ገጹ ገጽ ፔጁ ማለት ነው ገጽ 60 ነው መጽሐፍ ያላችሁ የሌላችሁ ደግሞ ዝም ብላችሁ ተከታተላችሁና ሶስት አይነት ሰላት ዛሬ እንማራለን እሺ መጀመሪያ ሰላት አልዊትር ይላል ሰላት አልዊትር አሁን ሰላት አልዊትር ለብቻው ራሱን የቻለ መለፍ ነው ፋይል ነው ራሱ የቻለ ሰላት ነው አሁን ባለፈው ሳምንት በቀኑ የሚደረጉት አምስት ፈርዶች ተመረናል እንደገና በቀኑ የሚሰገዱት ሱናዎች ተመረናል ዊትር ግን ከነሱ ጋር አልተጠቀሰ ምክንያቱም ራሱ የቻለ አንድ ኮንቲነንት ነው እንትኑ ይሄ ዊትር ስለዚህ ምን እንላለን አኸር ሱና هي ሱና ሙአከዳ ዊትር ማለት እኮ ሱና ሙአከዳ ወደ ዋጅብ የቀረበና ተራ ሱና አይደለም ጠበቅ ያለ ሱና ነው አሉ طيب يقول واقله ركعه يعني تنشو بتام بنتنو بقطر كهدن عند باندر كان درك اي جمرال عند سو عشاء سجده سنه لا تسجد ادلم كما تنياتو بفيت عند ركعه كسجده من لالن وتر سجدوال ان لالن مكنياتو وتر مالت لهلت يما يكفلو نو سلازي عند ركعه بزيه جمرال كن طرو ادلم عند ركعه بتشا مسجدو እሺ ሁለተኛ ወአመ አክثرሁ ብዙ ስንት ነው የመጨረሻው አንድ ረካ ጥቂቱ ብለናል ብዙ ስንት ረካ ነው በደንብ እንጠይቅ ብዙ ደግሞ እንደፈለክ ነው የምትሰግደው 100 ረካ ልትሰግድ ይችላል 101 105 100 እንደዚህ ያኔ ግድብ የለውም ላኪን የነቢያችን መንገድ ብትከተል ጥሩ ነው እሺ ወقته የነቢያችን መንገድ እንመጣበታለን መቼ ነው ዊትር የሚሰገደው يقول يبدا بعد صلاه العشاء ويمتد الى الفجر نعم صلاه الوتر مالت كعشاء በኋላ ጀምሮ فجر الله اكبر كمالته በአምስት ደቂቃ በፊት ይህን ሁሉ የፈጅር ዘመን ነው እንላለን فجر ካለፈ يقضى اذا فات وقته على سبيل الاستحباب يعني ዊትር ሳይሰግድ ያደረሰው يعني يتودد نو ቀን ዊትሩን ቀዳ ማውጣት واجب አይደለም ላኪን ቀን ትናንትና ማታ የረሳው ዊትር ቀዳ ማውጣቱ የተወደደ ነው ግን ዊትር 3 ረካ የምትሰግደው ከነበረ በቀን ስትሰግድ 4 ረካ ነው የምትሰግደው 5 ረካ የምትሰግድ ከሆነ 6 ረካ አርገህ ነው የምትሰግደው ዊትር 1 ረካ የምትሰግድ የነበረው በሌሊት ከረሳው ወይም ካለፈብህ ቀን 2 ረካ አርገህ ነው የምትሰግደው ምክንያቱም በቀን ዊትር የሚባል ነገር የለም እሺ ሶስተኛ من ظن انه لا يستيقظ اخر الليل يستحب له ان يصلي الوتر اوله لمثال عشاء كسجد بهالا تنش كنتو كبيت سوتو تچاوتو انيكو اهون كتنياهو فجر نو مننسا الچلم وتر لمسجد كاله كمتنياتو بفيت وتر سجدو ليتنيا يفئچلال لا اني قوه الين ما شاء الله دنينا كفجر بفيت لمنسات اچلاله كاله دومو ሱናውና ሰላተ ሌል ሰግዶ ይተኛ ከዛ በኋላ አخر ሌል ሲሆን ተነስቶ ዊትር ለመስገድ ይቻላል طيب ከዛ በኋላ يقول والوتر اسم لكل صلاه فرديه ዊትር ማለት እኮ ለሁለት የማይከፈል ሰላት ማለት ነው ለምሳሌ 2 4 6 8 10 እነዚህ ለሁለት ይከፈላሉ ላኪን 1 3 5 7 9 11 እነዚህ ለሁለት አይከፈሉ ይሄ ነው ዊትር የሚባለው ይላል فإن صلى ركعة واحدة وسلم فهي وتر عند ركعة سجد السلام عليكم وتر يبالال وإن صلى ثلاث ركعات بسلام واحد سميت وترا سواء كانت بتشهد واحد أو بتشهدين عند سو 3 ركعة يسجدال 3 ركعة اندفلقوا يسجدوا በአንድ ተስሊማ ሊሰግድ ይችላል ለምሳሌ አንድ ረካ ይሰግዳል ይቆማል ሁለተኛ ይቆማል አትሕያቱ ሳያስር እንደገና ሶስተኛ ይቆማል በመጨረሻ ሰላም አለይኩም ካለ ይሄም ዊትሩ ይሆናል طيب ከፈለገም ሁለት ረካ ይሰግድና ተሕያቱ ያስራል እንደገና ይነሳል ሶስተኛ ያመጣል ይሄም ዊትሩ ነው እና ሁሉም ይሆናል ማለት ነው طيب ከዛ በኋላ ወኢን ሰለ ኸምሰን አምስት ረካዓት ከሰገደ ቢሰላም ዋሂድ ልክ እንዳልኳችሁ ዝም ብሎ ረካዓ ይቆማል ይነሳል ይቆማል ይወርዳል ይቆማል ይወርዳል ተህያቱም የለም ምንም የለም ዝም ብሎ አምስት ረካዓ በአንድ ተስሊማ ቢሰግድም ይሆናል ይሄም ይሆናል طيب وين صلى سبعا سبات ركعه كسجده تحياتهم يلم من يلم زم بلو سبات ركعه كتاترو سجدو عند غزي السلام عليكم قال يهم يهونال يهونال على تحياته نعم يهونال وان صلى تسع ركعات ذات اني ركعه دمو على منم تشهد زم بلو بقى يتنسى يورد يتنسى ورد 9 ركعه بيسجد بسلام واحد በመጨረሻ አትህያቱ ወሰላም ቢል ይሄም ይበቃል ይሆናል طيب መጨረሻ وان صلى 11 ركعه بسلام واحد سميت وترا سواء كانت بتشهد واحد ይሄም ይሆናል 11 ركعه الله اكبر ብሎ ይጀምራል ወደ ركعه ወደ ركوع ይወርዳል ይነሳል እንደገና ወደ سجود ይነሳል እንደገና ወደ سجود ይነሳል 11 ركعه አርጎ በመጨረሻ አንድ ሰላም ቢል ይሄም ይበቃል ግን የበለጠ የበለጠው ምንድነው ሁለት ረካዓ ይሰግዳል تمام ሰላሙ አለይኩም ይላል እንደገና ሁለት ረካዓ ሰላሙ አለይኩም ይላል ሶስተኛ ያኒ እንደገና ሁለት ረካዓ ሰላሙ አለይኩም ይላል ስንት ይሰግዳል ስድስት ጊዜ ወይም አምስት ጊዜ ሁለት ሁለት ረካዓ ሲሰግድ ስንት ይሆናሉ 10 ረካዓ ይሆናሉ ከዛ በመጨረሻ አንድ ረካዓ ለብቻው ካመጣም ይህ 11 ይባላል እና ዊትር ነው ስለዚህ ከፈለገ በአንድ ሰላም በአንድ ተሸሁድ ከፈለገም በየረካዓው በየረካዓው እየተቀመጠም ይህም ይበቃል እንላለን طيب والكل جائز وكما يسمى وترا يسمى صلاه الليل كفلك صلاه الليل بلو كفلك وتر بلو ግን ይሄ ነገር በሌሊት እንደዚህ አይነት መስገድ ይቻላል طيب وان صلى صلاه الليل ركعتين ركعتين ركعتين ركعتين وإن صلى صلاة الليل أربعة أربعة أربعة كل هنا وإن صلى ستا ستا يعني لم صلى سدست ركعة بند تسليمة سجده السلام عليكم بلو نقنا تنسى سدست ركعة دمو بند تسليمة سجده كذا عند ركعة لبتشاو سجده يهمي هنا وإنما شي قبات شوال أبابالي يعني التحيات بمحكلة التحيات واجب أدلم በየሁለት ረካዓ ሰላም ማለቱም واجب አይደለም ይሄ ለማለት ነው የፈለኩት طيب ከዛ በኋላ ويجوز ان يقال انه اوتر ب 11 ركعه او مثلا نقول صلى صلاه الليل 11 ركعه لبال ይችላል ማለት ነው طيب ከዛ በኋላ والافضل ان يصلي اخوه ሁለት ሁለት ሁለት ረካዓ አርጎ መስገዱ ይሄ ነው ጥሩ ምክንያቱም ነቢያችን ምን አሉ صلاه الليل مثنى مثنى مثنى የሌሊት ሰላት እኮ ሁለት ሁለት ረካዓ አርገህ ብትሰግደውና ثم توتر بواحدة ከዛ በመጨረሻ አንድ ረካዓ አርገህ ዊትር በዛት ደመድመዋለህ طيب ንቀጥልና يسن في الوتر اذا صليته ثلاثة ركعات ان تقرا في الاولى بعد الفاتحة سبح اسم ربك الاعلى ሶስት ረካዓ የሚሰግድ ሰው በነገራችን ላይ ሰረሰ አንድ መልእክት አለኝ እሱ ምንድነው ነገ የነደርስ አይደለም እሁድ እሺ ካንድ ሳምንት የነገርኳችሁ አትርሱ በዳሩ ቢላልና በበድር አሁን እንደሚተላለፈው በሁለቱም ሩሞች አጣምረን እና ያው የተባለው የነገ ደርሳችን ገጠመኝ የሚለው ነው እና ገጠመኝ ወይም ደግሞ አንዳንድ አስቂኝ ቁም ነገር ያዘለ ወይም ደግሞ أغرب شيء በጣም የሚያስደንቅ ነገር ያየሁት ወይም ደግሞ አስዓድ የውም في حياتي በህይወቴ በጣም ደስ ያለኝ ቀን ወይም ደግሞ አንዳንድ ጆክ ታመጣለህ ግን ትምርት ያዘለ የሚያስቅና ትምርት ያዘለው እና የነገ ደርሳችን ምንድነው ወንድሞችና እህቶች ነውና በሙሉ ኢንቫይት አድርጓቸው ብዙ ጉድ ሰማላችሁ ብዙ የሚያስደንቅ ነገር ሰማላችሁ ይሄ የሚሆን ግን ታጥቃችሁ ከመጣችሁ ነው እና የነገ ደርስ የናንተ ደርስ ነው ወንድሞችና እህቶች والله እኔ ልንገራችሁ ባለፈው አንድ ወር ገጠመኝ የሚለው እንደ እድል ሆኖ አንድ ቀን አሳልፈናል አይደለም እነቴ ነው በነግራችሁ ያቺ ልጅ عند هتاچن نش ني الاساوسات ما هون السوا يمطاچو عند نجر اهون اونت اونت ሁሉ ጊዜ ያስተውስኩ እንዲያውም በመሐደራ ይሄን አይነት እንደ አርእስት አርጌ አንድ መሐደራ ትልቅ መሐደራ ነው ያደረኩለት ተግባባን ያኸዋ አንድ እህታችን ልጅ ያመጣችው አንድ አረፍተ ነገር ነው ያመጣችው አንድ ቅሳ ነች ያመጣችው እኔ ግን በጣም ስለተደነቅኩበት እሱን አርእስት ወስጄ እንዴት የመሰለ መሐደራ አዘጋጀሁለት መሰላችሁ እና ይውላችሁ ገጠመን ከመለው ቀን የወሰድኩት ነው ምንድን ነው ያለችው ላሳውሳችሁ ከማ ተዲኑ ቱዳን አንተ ቆፈርከው የእልህና የተንኮል ጉድጓድ አንተ ሳትገባበት አትቀርም የሚለው አርእስት ይዛ ምን አለች ሁለት ጋደኛሞች ነበሩና እነዚህ ሁለት ጋደኛሞች አብረው ሲኖሩ አንድ ቀን ምን አደረ ምን አለ አንዱ እባክህ የኢማሙ ኢማም መስጊድ ያኒ የኢማሙ ሚስትኮ ወደደችና ወደድኳት ስለዚህ እኔ እየገባሁ ከሷ እገናኛለሁ ዚና አደርጋለሁ ግን ችግር አገኘን ምንድነው ችግሩ ያኔ ሰላት ሲሰገድ ኢማሙ ቀጥታ ሰላቱ ሲጨርስ ወደ ቤቱ ስለሚሄድ እኔ ደሞ የቀጠረችን ደሞ በዛ ጊዜ ነው የሚመቸኝ ስላለችኝ እና አንተ ጓደኛዬ በጣም የምትወደኝ ጓደኛዬ ሰላቱ ሲጨርስ አንተ ኢማሙን አጫውተው ጥያቄ ያለኝ ብለህ አስቀምጠውና ሁለት ሶስት ጥያቄ ጠይቀው ያኔ እንደገና ተከራከሩ አንድ ግማሽ ሰዓት አዘግይልኝና እኔ ከሚስቱ ጋር እገናኛለሁ አለው ጓደኛው ምን አለ ወረ ጥሩ ነው እኛ ጓደኛሞች አይደለን እንዴ ሄድና ተደሰተ አንተ እኔ ኢማሙን ይዛለሁ አለ ከዛ በኋላ ልጁ ኢማሙን ያጫውታል አንድ ግማሽ ሰዓት ስለ ቁርአን ይጠይቀዋል ስለ ፍቅህ ይጠይቀዋል ኢማሙ ደግሞ በቃ እኔ እንግዲህ ምስኪን جاهል ነውና ላስተምረው ብሎ ቁጭ ይላል አንድ ግማሽ ሰዓት ያ ሰውየው ስራው ሰርቶ ይወጣል ከሚስቱ ማለት ነው እንደዚህ ያሉ ለስንት ጊዜ ሲጓዙ አንድ ቀን ጓደኛው ምን አለ የታባቱ እሱ ሲደሰት እኔ ኢማሙን ልይዝ ነው ስንት ኢማሙን ልይዝ ነው እንግዲህ ምናምን ብሎ ምን አደረገ ኢማሙን ስለ ምስጢሩ ነገረው ማለት ነው ኢማም ሆ ያለው والله እኔ ይሁን ሁሉ ከሰላት በኋላ የማስቀምጥህ ዝና ሚይዝህ እኮ ይህ ጓደኛዬ በጣም ወጥፎ ነውና በዚህ ጊዜ ወደ ሚስት ሄዶ ያኒ ዚና ያደረገ ነውና ልብ በል ብሎ ነገረው አሁን ምን ተገኘ እንዴ መቼ ያገባሁት እኔማ ምንም ሚስት የለኝም ሚስት ማይቻላቅም አረ ወደ ሚስት እኮ ነው የሄደው የሰውየው መጥፎ አረ ሚስት የለኝም ጌታዬ እኔ አግብቼ ማላቅም ሚስትም የለኝም ምንም ነገር አላቅም አለው ለካ ሰውየው ምን ያደርግ ነበር ልጁ የጓደኛው ሚስት ነበር የሚጫወትባት ሱብሃንአላህ አልአዚም والله እኔ በጣም ገረመኝ አኺ ጓደኛው ኢማሙን ያዝልኝ ብሎ ለዛ ጓደኛው ራሱ ሄዶ ከሚስቱ ጋር ተገናኝቶ ይመጣና ማሻአላህ ማሻአላህ የኢማሙ ሚስት እኮ ቆንጆ ቆነች እንዴት መሰለኝ ማሻአላህ ሲጥም እንትን ከሷ ጋር ምናምን ይለዋል ለካሱ የጓደኛው ሚስት ነው እንትን ያደረገው እና የቆፈርከው የተንኮል የሆነ ተንኮል የተንኮል እንትን ጉድጓዱ አንተ ሳትገባበት አትቀርም ከማ ተዲን ቱዳን ያኒ የሚከፈልህ እኮ አንተ ባደረከው መጥፎ ነው የሚለው ጥሩ ትምህርት የሰጠችን ልጅቷ ለዘላለም አረሳውም እንዲያውም በዚህ እውነቴ ነው ትልቅ መሐደራ ነው ያደረኩት አጂብ والله እና እንደዚህ መሳሰለ ነው የምትሰሙት እንግዲህ ያቡ ሰይምንም ሰምታችኋል ያቡ ሰይምን ደሞ እኔ ለዘላለም ነው የሚያስቀኝ ሁሉ ጊዜ ያን ተብስት እኮ አይደለች የሁላችን ሚስት እኮ ነች ብሎ ያለቅሳል ሰውየው እና ለሚስቱ ነው እንግዲህ የሁላችን ሚስት ነበረች የሚለው እንደዚህ መሳሰሉ ብዙ ሰምተናል እና እኔ ደሞ ነገ እኔም ራሴ ይጀመጣለሁ ገጠመኝ ይጀመጣለሁ የሚያስቅ ነገር ይጀመጣለሁ እናንስም እናንተም ሁላችሁ እንግዲህ ነገሩ በሶስት ነው ሶስት ነው የያዘው ቀኑ ሶስት ነገር የያዘው ነው አንዱ እንደዚህ አይነት ገጠመኝ በህይወቴ ወይም እንደዚህ አይነት የገጠመው ሰው ሰምቻለሁ አንድ ይሆነው ሁለተኛ አስቀኝ ነገር ግን ቁም ነገር አዘል ከብልግና የራቀ ከሰው ከመስደብ የራቀ ከማሾፍና ከመቀለድ የራቀ ያኒ አለ አይደለም ከበድ ያለ ጥሩ የሚያስቅ ሆኖ ላኪን እንትን ትምርት ያዘለ ሶስተኛ ደግሞ اغرب اسعد يوم في حياتي بهوته دس بلو يمرطكواچو قنوچ عندو يهچ قنچ اندزي اندزي سلاغنيهو تلاله ወንድሞች والله እኔ ይሄን በየወሩ አለ በነገራችን በዳሩ ቢላል እና በሩም በእንትኑ በበድር መሐከል ሁላችን ተባብረን የምንሰማው ቀን ነው እሁድ ባንድ ወር አንድ ቀን አለችንና ነገ ተዘጋጅታችሁ ቆዩ ቢስሚላህ ብለን በዚህ እንገባለን ከዛው ኋላ እኔም ይጀመጣለሁ እናንተም ይጃችሁ ነው ኢንሻአላህ እሺ ወደ ትምርታችን ስንቀጥል እንግዲህ ምንድነው ያልነው አንድ ሰው ዊትር 3 ረካዓ ለመስገድ ሲል ከሰገደ በመጀመሪያ ረካዓ ሰብሕ ስመ ረቢካ ቢቀራ በሁለተኛ ረካዓ ቁል ያ አዩሃል ካፊሩን ቢቀራ በሶስተኛው ረካዓ ቁል ሁወላህ ቢቀራ ይህም ሱና ነው ጥሩ ነው እንላለን طيب ከዛ በኋላ ይሽራዑ አልቁኑት በዊትር ቁኑት መቅራት ይቻላል ቁኑት መቅራት ይቻላል وفي الوتر في جميع السنه يعني ዊትር ስትሰግድ በአመቱ አመቱን በሙሉ ቁነት ለመቅራት ይቻላል አንዳንድ ጊዜ ብትተውም ጥሩ ነው ምንም አይደለም ويجوز ان يكون القنوت قبل الركوع بعد القراءه ويجوز بعد الركوع من الركعه من الركوع نعم ቁኑቱ ለምሳሌ ሶስተኛ ረካዓ الحمد لله ቀራህ قل والله احد ቀራህ አይደለም አሁን الله اكبر ብለ ወደ ركوع ወረድክ كركوع سمع الله لمن حمده بلك قومك بحالا قنوت قنوت دعاء معناته نو ادلم قنوت لما امطات يتشالال يي عند منجد نو ثانيا دمو سوره الفاتحه قرى بثالثه ركعه اندغنا قل والله قرى ادلم ود ركوع ساتهد قنوت يعني دعاء لما امطات يتشالال ثلاث منجد يتشالال اندياوم طرو يتمارسو مندنو ميارغو عند غزي بزي يسرال ሁለተኛ ጊዜ በዚህ ይሰራል ሁለቱም ሱና ስለሆኑ ማለት ነው طيب ከዛ በኋላ ወይጁዝ رفع اليدين اثناء القنوت قنوت ስታደርግ እጅህ ማንሳቱም ይበቃል ሱና ነው واجب ነው አንልም لكن دعاء ስታደርግ እጅህ ብታነሳ ቆንጆ ነው كما يجوز عدم الرفع እጅ አላነሳም ብትልም ودعاء ብቻ ማድረግም ይቻላል والقنوت في الصبح جائز قنوت ደሞ قنوت ማለት ገብታችኋል دعاء በዚህ በውትር የምንሰማው ዱዓ እሱ ነው በፈጅርም ይቻላል بس ሁሉ ጊዜ አይደለም አንዳንድ ጊዜ አንድ መጥፎ ነገር ሲገኝ እስልምና ሲመታ ጭንቅ ሲበዛ ወይም ደግሞ ውሃ ሲታጣ እንደዚህ ያኔ በፈጅርም ዱዓ ማረግ ይቻላል ማለት ነው طيب وقد ورد في القنوت هذا الدعاء የምታደርገው ዱዓ እንግዲህ ያኔ የፈለከውን ዱዓ ለማረግ ይቻላል ግን የነቢያችን ዱዓ ብትከተል ቁም ነገር አለው ነቢያችን ምን ይሉ ነበር اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما اعطيت يا رمضان የምትሰሙት ዱዓ እሱ ነውና እሱ ብታደርጉ ጥሩ ነው طيب ከዛ ቀጥሎ يستحب لمن صلى الوتر ان يقول بعد السلام منه ዊትር ከሰገድን በኋላ ለምሳሌ በرمضان ዊትር መጨረሻ ጊዜ ነው የምትሰግዱ አይደለም እንዴ أنت راس صلاة الليل ستسجد بليلت ببيته مالتنو مجرشة متسجدو ويترنو مكناتهم يمجرشة صلاة يليلت صلاة ويترسلو هنا السلام عليكم ورحمة الله السلام عليكم ورحمة الله كالكبو هلا سبحان الملك القدوس بتل سوستقزي ترونو انا هنا قر كالك سوستقزي كذب هلا رب الملائكة والروح بتجأمر رمو بتأمك ونجنو من تلاله سبحان الملك القدوس سبحان ملك القدوس رب الملائكة والروح يهن بالتل بتقام قنجنو ماشينا متلو السلام عليكم كالكبو هلا طيب وقد ورد في فضل صلاة الليل وآثرها في حياة الإسلام وبعد مماته أدلة كثيرة فارجع إليها إن شئت في الكتب مثلا ترغيب والترهيب من بال كتابة له يسالة الليل فضلنا بلتأتنا أجر بسفيو لما مارك فلك بمصحف يده أنببنا بزو أجرنا ومتاقين لثماتنا طيب صلاة الليل لا حد لأكثرها صلاة الليل أخوة سوستنو أراتنو أمستنو بلن يعني تن لما رقان نتشلم يعني كفتنو عند سو قوة يالهن نقر لمسكت تشلاله መቶ ረክዓ ነው የምችለው ካልክ ስገድ አራት ረክዓ ብቻ ነው የምችለው ካልክ አራት ረክዓ ሳጥሩ በአራት ረክዓ تمام ولكن ነቢያችን ሰለላሁ ዐለይሂ ወሰለም 11 ረክዓ ወይም 13 ረክዓ ይሰግዱ ነበር ሲሰግዱ ምን ያደርጉ ነበር? ሁለት ረካዓ ሰላሙ አለይኩም፣ ሁለት ረካዓ ሰላሙ አለይኩም። በመጨረሻ 11ኛው ወይም 13ኛው አንድ ረካዓ ብቻ ይሰግዱ ነበር እንላለን። طيب ከዛ በኋላ ومن صلى الوتر او صلاه الليل ثم قام اخر الليل عند سو يقولاچو بتم تقامي نو عند سو صلاه العشاء كسجدنا سنه كسجد صلاه الوتر سجدو صلاه الليل سجدو يلهيتون صلاه بمولو دمدم مارغو بقى تنيا اهون كفجر بفيت عند قماش ساعات قوا غنينا كالغاو تنسا አሁን ሰላተ ወትር ሰግዶ የሌሊት ሰላት ስለዘጋው አይስገድን ላለን? ላ ይሰግዳል። አንዳንድ ምን ይላሉ? ሰላተ ወትር ከሰገደ ከዛ በኋላ ሰላት የለም ይባላል። ይህ ግን ስህተት ነው። አንተ ለምሳሌ እኔ ሌሊት ለመነሳት አልችልም ብለህ ሰላተ ሌሊትና ሰላተ ወትር ሁሉ አጠቃለህ ሰግደ ከተኛ ላኪን እንደ እድል ሆኖ ከተነሳ ስገድ፣ ግን ሰላተ ወትር አትስገድ። በአንድ ሌሊት ሁለት ሰላተ ወትር የለም፣ ግን ስገድ። ሁለት ረካዓ አዛን እስከሚል ስገድ። ሰላተ ወትር ግን ሁለተኛው አትስገደው። ይህ ነው እንትኑ። تمام طيب ويجوز لمن صلى صلاه الوتر اول الليل ثم قام في اي جزء من الليل يصلي تهجدا او يصلي في اول التهجد ركعه واحده لتكون مع الوتر شفعا ثم يتنفل ما شاء فإذا أراد أن يختم الصلاة صلى ركعة أو ثلاثة يوثر بها لحديث اجعلوا آخر صلاتكم بالليل. عندنا علماء من قالوا مسلاچو تملكتو انجدي نجر بزو سوا يوقوم لمثالي اني ادلم صلاة العشاء سجدكو يسمعچو نو وندموچ جوراچونا لباچو ستوني صلاة العشاء سجدكو ሁለት ሱና ሰገድኩ ከዛ በኋላ ትንሽ ከቤት ሰዎች የተጫወትኩና እንደገና ውዱ አርጌ ሰላተ ሌል ሰገድኩ። ሰላተ ሌል ለምሳሌ 8 ረካዓ ሰገድኩ ወይም 10 ረካዓ ሁለት ረካዓ ያደረጉ ሰገድኩ አይደለም። አሁን 11ኛው ረካዓ አንድ ረካዓ ሰግድና ዊትር ማለት ነው ሰላቱን በሙሉ ጨርሼ እተኛለሁ። እስከዚህ ላይ ተግባባን? ተኛሁ። ምን አርገ ነው ተኛው? ጠቅላላ የሌሊት ሰላት ጠቅላላ አርገ ሰግጄ ተኛሁ። አሁን ለፈጅር ብቻ ነው ይቀራኝ። طيب አሁን እንቅልፍም ቢያለኝና ፈጅር ገና ሰዓት ሲቀረው ተነሳሁ። ለመተኛት አልቻልኩም። طيب ውዱ አደርጋለሁ። አሁን በፊት ያልነው ምንድነው? እንደፈለክ ስገድ ያሉ። ሌላ አንዳንድ ዑለማዎች ምን አሉ? ያ ከመተኛትህ በፊት የሰገድካት ዊትር ሰላቱ በዛ ተዘግቶ ነበር፣ አሁን ክፈተዋሉ። እንዴት ክፈተዋለህ? አንድ ረካዓ ብቻ ስገድና ከዛ አንድ ረካዓ የሰገድካት ከመተኛትህ በፊት ከሷ ጋር ሸፍዕ ትሆናለች፣ ዊትር እንዳልሰገድክ ይሆናል። ግልጽ ነው ያኸዋ? ተነስተህ ከእንቅልፍ አንድ ረካዓ ስገድና ከዛ ከእንቅልፍ በፊት የነበረው አንድ ረካዓ ከሱ ጋር አገናኝተህ ሁለት ረካዓ እንደ ሰገድክ ይሆናል። ከዛ ሰላት ትጀምራለህ። ፈጅር አንድ ሰዓት አይደለም የቀረው። ሁለት ረካዓ ሰግድና በመጨረሻ አንድ ረካዓ ዊትር ትሰግዳለህ። طيب ሁለት ዊትር አይሆንም? ላ የመጀመሪያ ዊትር እኮ አንድ ረካዓ አምጥተህ ሸፍዓ አደረከው። ስለዚህ አሁን ሁለት ረካዓ የሰገድክ መጨረሻ አንድ ዊትር ለመስገድ ትችላለህ። ይሄን በእጃችሁ ቋጥሩትና ያኒ ደርስ ጨርስ ጠይቁኝ። ያልገባችሁ ካላችሁ ጠይቁኝ፣ ምክንያቱም ትንሽ ጠንከር ይላል ነገሩ። طيب ከዛ በኋላ يقول ለምሳሌ ሶስት እህትማማቾች በአንድ ቤት ይኖራሉ፣ ወይም አምስት ወንድማማቾች ያኔ ጓደኞች አንድ ቤት ይኖራሉ። አሁን ያኔ ሲያወሩ ያመሹና በሉ ከመተኛታችን በፊት ትንሽ ሰላተ ሌል እንስገድ ይባላል። አይደለም? ሁሉም ውዱ አደረገና ጀማዓ ሆነው ሶላተ ሌሊት ሰገዱ አይደለም? አልፎ አልፎ ይሄ ነገር ጥሩ ነው፣ ግን ሁሉ ጊዜ ጀማዓ መስገዱ ግን የነቢያችን ሱና አይደለም። ሶላተ ሌሊት ብቻ ነው የሚሰገደው እንላለን። طيب ከዛ በኋላ يقول ከዛ በኋላ ምን ይላል? يقول الجماعة لم تشرع مسنونة في قيام الليل إلا في رمضان كما مر، لكن ثبت أن بعض الصحابة قال عندن جزي جماعة هنا يسجدون النبر. طيب قيام الليل في رمضان نعم حببنا النبي صلى الله عليه وسلم فيه، وأخبر أن من فعله ابتغاء وجه الله غفر له ما تقدم من ذنبه، فهو سنة مؤكدة للرجال والنساء. نعم صلاة الليل لو اندم لسيتم لهلم سنة يتبك سنة نو يميشل سو واندم سيتم ايلم تنستو صلاة الليل بسجد طرو نو إلال. ويسن أن يصلي في جماعة وصلاته آخر الليل أفضل من صلاته أوله. نعم صلاة الليل كما تنياتي بفيت السجد وتشلال له يبلت أقن ተኝተህ ከፈጅር በፊት ተነስተህ ብትሰግደውም ጥሩ ነው፣ እንዲያም የበለጠ እሱ ነው። እና በስም ከሄድን ደግሞ ከመተኛትህ የምትሰግዳቸው ሰላቶች ቂያመ ሌሊት ይባላሉ። ቂያም አለይል ልብ በሉ፣ ቂያመ ሌሊት ይባላሉ። ተኝተህ ሌሊት ተነስተህ የምትሰግደው ደግሞ እሱ ሰላተ ሌሊት ነው የሚባለው፣ ላኪን ለየት ያለ ስሙ ተሀጁድ ይባላል። እሺ እስቲ ልጠይቃችሁ كمتن هلو صلاه الليل نو ميبالو كعشاء بوالا اسك فجر يالو تقلال يتقلال تقلال ارغه سمو صلاه الليل نو سمو لكن بهولت نو ميكفلو مندنو كمتنياتي بفيت يمتسجداتشو صلاتوچ من يبارالو قيام الليل تنيته كتنسا بوالا يمتسجداتشو دومو تهجد يبارال سو يكبدال تنش تنيته كتنسا بوالا يمتسجدو تنش سو كبد يلال طيب أقل التراويح 8 ركعات صلاة التراويح رمضان يعني بيانس بيانس 8 ركعة نو يانسو 8 ركعة نو طبعا غير الوتر كويتر وش نو ينقر طيب وبعضهم يرى أنه 20 ركعة سبحان الله زي بريات كتما عند مسجد هاي ركعة ميسجدو باقراتشن هاي ركعة نو ميسجدوت أرلا من دي سلزي كسمنت جمرو اسك هاي ركعة يسجد على لو غير الوتر طبعا. يقول العلماء أنه أكثر من ذلك كزام بلايلي هون تشلالالو. واستنبط كثير من الفقهاء أنه إذا قلت قراءة القرآن كثر عدد الركعات. لأننا نجمو مهكلنيا وفرد وسلو منالو قرآن بتقام رجم قراءة متكراك هوني ركعو أسان نساتشو كأن نساتشو ቁርአኑ አገራችን ቁርአኑ ቆየ ተራውህ እስካሁን ድረስ አሉ አሉ። ሱብሃንአላህ አኺ የማልፈለት አገር ነው ሞይህ ነገር ወነት የነው እስካሁን ድረስ አሉ። ስንት አመት 50 60 አመት ቆ ነው የሆነው ተራውህ ሲሰግዱ ካለም ተራ በታች ነው የሚሰግዱ። ምንድነው የሚያርጉ? እንግዲህ እኔ አዲስ አበባ ምን እንደሚደረግ አላቀም። እኔ አገራችን እንትኑ የተወለድኩበት ከተማና አከባቢው ነው የሚለው። ምንድነው የሚያርጉ? ተራውህ ሲሰግዱ الحمد لله رب العالمين ولا الضالين آمين ألم ترى كيف فعل ربك بأصحاب عند ركعة بولة رنيا وركعة قل هو الله أحد الله الصمد أو هولة ركعة لفاهن إيش هولة رنيا وهولة ركعة مثال الحمد لله رب العالمين كلام ترى بهلا من دنيا لو ليلا في قريش إلى في رحلة الشتاء إيش هولة رنيا ركعة قل هو الله أحد إن من يرجل له بهاي ركعة عند رنيا وركعة عند السورة بولة رنيا قل والله አንደኛው ረካ አንድ ሱራ በሁለተኛው ቁል ወላህ ያደረጉ يعني ለስንት አመት እኮ ነው ከአለም ተራ كيف فعل በታች ይቀራሉ። ይሄ ደሞ በጣም ስፍና ነው والله። አንድ ሰው ከሳውዲ አረቢያ ሄዶ ተራውህ ላሰግዳቸው አለና እሺ ብሎ ሲያሳልፉት يعني اذا وقعت الواقعه قررላቸውና በቃ በሸቁ እንዴት አንተ يعني አስቆም الناس في رمضان في سرعة يضيع معها الخشوع ولا تحصل فيه الطمأنينة الواجبة وتكرر فيها سورة معينة ና ሼኹ ምን ይላል በሰላተ ልዊትር ብዙ ሰዎች የሚሰግዱት በጣም የሚያሳፍር ነው ይላል። በጣም የሚያሳፍር ሰላት ነው የሚሰግዱት። ለምን ቶሎ ቶሎ ቶሎ ቶሎ ያሉ የሚሰግዱት ተገቢ አይደለም እና ረካዓዎቹ በጣም ቀላልና ጥቂት ሆነው በኹሹዕና በጥሚእናን አድርጎ አላህን እየፈሩ ቁርአንን ጥሩ እየቀሩና ሩኩዑም ስጁዱም በጥሞና ያኔ ጥቂት ረካዓት መስጋድ ይሻላል። ዝም ብለ 20 ወይም 15 ወይም 18 ረካዓ ዝም ብለ ሰግደ ያኔ ልክ የዶሮን እንትን ይመስላል። እንደዚህ አይነት ጥሩ አይደለም፣ አላህ አይወደውም። ስለዚህ ጥቂት ረካዓ በጥሩ ሁኔታ ይሻላል። ብዙ ረካዓ ያኒ ዝም ብሎ በቃ ቶሎ ቶሎ ይያልከ የችኮላ ነገር ይሄ ነገር አላህ በጣም አይወደውም ይላል። እና የሰላተ ልዊትር ጉዳይ ባጭሩ በዚህ ሲደመደም አሁን ባጭሩ ሁለት ረካዓ ሁለት ይሰማል ይሰማል ወንድሞች። እሺ የሰላት ልዊትር ጉዳይ እዚህ አጠናቀቅኩት ማለት ነው። ሰላት እንገባለን። እሱ ምንድን ነው? ሰላት ዱሓ ብያለሁ። ሰላት ዱሓ ዱሓ ማለት ምን ማለት ነው? ዱሓ ማለት ከፀሐይ ከወጣችበት ጠዋት ጀምሮ እስከ ዙሁር ያለው ይህ ዱሓ ይባላል። እና በዚህ የሚሰገደው ሰላት ሰላት ዱሓ ይባላል። يقول هي صلاة نهارية مستحبة بتام يتوددتنا الله لنا نبياتنا ميودوات صلاتنا. طيب وثوابها عند الله كبير. صلاة الضحى مسجد سو بتام بزو أجر له. وقد صلىها النبي صلى الله عليه وسلم ورغب فيها. نبياتنا هل زي سجدوات نبر دمو باكاتشو ينسحبا سجدو ثبلو يعني انتن يسطو نبر ما يتنو يتسمى هنا يعني اللم የተሰማ ሆነኝ ወንድሞች። እሺ ከዛ በኋላ وبين امن ان من صلى اربع ركعات اول النهار كفاه الله اخره ان طوال صلاه الضحى اربع ركعات يسجد قنوم بمولو الله سبحانه وتعالى سلامنا انت سلام يملاو قنوم يارجلت يلالو كما بين انها تسد مسد 360 صدقه سبحان الله العظيم يعني باكلاتين باكلاتين ስንት ጆይንትስ አሉ? በአካላችን 360 ጆይንትስ አሉ። ያኔ የምትጣጣፍ አጥንት ማለት ነው። ይገባችኋል? እና እያንዳንዱ ጆይንት ሰደቃ ያስፈልገዋል ብለው ነቢያችን በአንድ ሐዲስ ተናገሩ። እና ለምሳሌ ጣታችን ስትመለከቱ በየጣቱ 3 አይነት ጆይንት አለ። እና በሰውነታችን 360 ጆይንት አለ። እያንዳንዱ ጆይንት ደግሞ አንድ ሰደቃ ያስፈልገዋል። ይሰማለሁ አልሰማም? አው ግን ትንሽ ሐረካት ብታረጉ አቃለሁ። አንዳንድ ቆይታችሁ አንዳንድ ብትሰጡልኝ እንዳለሁ አቃለሁ ኢንሻአላህ። ስለዚህ ሰላተ ዱሃ የሰገደ ሰው አሉ 360 ሰደቃ እንዳወጣ ነው የሚቆጠርለት። ሱብሃንአላህ አልዓዚም። ሰላተ ዱሃ የሚሰግድ ሰው 360 ሰደቃ እንዳወጣ ያታሰብበታል። طيب يبتدئ صلاه الضحى متى ነው የምትጀምረው? يبتدئ وقتها بعد ارتفاع الشمس مثل 3 امتار الشمس توطالش طوات አይደለም እየወጣች አትስገድ። ትንሽ ዘንበል ስትል እዛ ጊዜ ይጀምራል ሰላት الضحى። طيب متى ይጨርሳል? وينتهي حين تقف الشمس في وسط السماء ان صحايوا لك باناتاتشن نون تايم معناته نون تايم باناتاتشن لا ستقوم اذا غزي صلاه الضحى علق خلاص برو تزغا انلالن وتصير صلاه الصلاه مكروها اهون باناتاتشن لا كودقشو انتنو يعني صحايوا اذ غزي مسجدو مكروه نو يتطلا نو. ስለዚህ አሁን ባጭሩ ሰላተ ዱሃ ግዚያው መቸ ነው? ያኔ ፀሐይ ወጣ ትንሽ ዘንበል ስትል ይጀምርና ፀሐይዋ በአናታችን ላይ ስትቆል ኑን ታይም እዛ ይጨርሳ ሰላተ ዱሃ ይላል። اقل عدد ركعات الضحى ሰላተ ዱሃ ስንት ركعه ነው ብንል اقلها ركعتين እና ትንሽዋ ሁለት ركعه ነች واكثرها ثمان ركعات ደሞ ብዙ ያኒ ከሁለት ረካዓ ጀምሮ እስከ 8 ረካዓ ይበቃል ያኒ ይሄ ጥሩ ነው ይላል طيب وقيل ان عند علماءቹ ደሞ እስከ 12 ረካዓም ይቻላል አሉ እስከ 12 ረካዓም ይቻላል طيب ስለዚህ ሁለት ረካዓም ይቻላል አራትም ይቻላል ስድስትም ይቻላል ስምንትም ይቻላል ይህ علماءቹ የተስማሙበት ነው አንድ አንድ علماءቹ ደሞ 12 ቢሆንም ይቻላል አሉ خلاص ሶላተ ዱሃ በዚህ ይጠናቀቃል ሁላችን እናቃለን እና ሁለት ሁለት ረካዓ ነው የሚሰገደው ሶላተ ዱሃ በተለይ በተለይ ሴቶች ወላሂ ምንም ምክንያት የላችሁም ከእንቅልፍ ተነስተታችሁ ከዙሁር በፊት ያለው ጊዜ ሶላተ ዱሃ የምትችሉት ነገር ሁለት ረካዓ ነው አራት ነው ስድስት ነው ስምንት ነው ብትሰግዱ በጣም ቆንጆ ነው እሺ የሚቀጥለውና የመጨረሻው ሶላት የዛሬ ደርሳችን በዚህ ሶላት ይደመደማል ሶላተ ልእስቲኻራ ወላሂ ሁላችን ይህን ሶላት በጣም ተስፈልግናለች በጣም በጣም ነው የምንፈልጋት ምክንያቱም አሁን ያለነው ዘመን የወስወሳ ዘመንና እርጋታና ጥሞና የሌለው ዘመን ስላለን ሁለተኛ ነገር ደግሞ ያኒ ጭንቅላታችን በስራ በአዱንያ ምናምን ስለተበጠበጠ ሶላተ ልእስቲኻራ በጣም የምታስፈልገን ሶላት ነች እላለሁ ምንድን ነች ሶላተ ልእስቲኻራ قالوا اذا اردت الدخول في امر من الامور عند نجر يغط محل لمثال فتحيا لاغبا ويصفيا لاغبا تلاله ሁለቱም የራሳቸው እንትን አላቸው ባህሪያት አላቸው እና ሁለቱም በእኩልነት ነው መታያቸው አንተ በመልክ ነው በሀብት ነው በምንድነው ሁለቱም ተጠራጠርክ ፈትሒያ ትሻለኛለች ወይስ ሶፊያ ትላለህ እዚህ ላይ አንተ ለመወሰን ሲያቀትህ ተሄድና ረካዓተን ትሰግዳለ ሶላተ ልእስቲኻራ ጎይታዬ እኔ የሚታየኝ ያለው በፈትሒያ ይሄ ነገር ነው በሶፊያ ደግሞ ይሄ ነው ሁለቱም ጥሩ ናቸው ላኪን ለህይወቴ የሚሆነኝ ማነች አላቅም በጣም በጣም ደስታ የምትሰጠኝ ልጅ ማነች አላቅም ምረጥልኝ ጌታዬ እንግዲህ አንድ ሰው እንኳን አማክረው ያኒ ጥሩ ሰው ከሆነ ጥሩ ነው የሚያማክረው طيب جيتاس جيتا ظلم يم ما يود الله انا كان ماكركو اشي بلو يم ما ماكره الله يعني يمي كده يمسلهال اي كدام سلازي الله انت ماكره الله لمثالي فابريكا عند فابريكا مكفت يشالنيال باللين جنزب ويس هوتيل يشالال عند تلك اند شارتن هوتيل با بكفتكو بزو طقم الله لا فابريكا يشالال تلاله አሁን ጥቅሙና ጉዳቱ ሁሉን ነገር አሳይተ ወላሂ እንግዲህ ምን መክፈት እንዳለብኝ አቃተኝ ትላልና እስቲኻራ ታረጋለህ ለምሳሌ ልሳፈር አልሳፈር ትላልህ እስቲኻራ ታረጋለህ ተግባባን እስቲኻራ ማለት ማማከር ማለት ነው እሺ እና ምን ይላል ከመثلن ከትጃራ او صناعه او وظيفه او سفر ونحو ذلك እንደዚህ መሳሰለ በሁለት ነገር እንትን ስትል ስትጠራጠር አላህን ታማክራለህ ማለት ነው والطرب الامر عليك فلا تدري هل فيما تقدم عليه خير ام شر خيره يت እንዳለ አታቀም ይላል فمن السنه ان تعمل استخاره تعرض فيها امرك على ربك الله اكبر يمياماكرኝ الله ነው አው እንዴት ራስኩ الله ላማክራችሁ ያለኮ ነው አንድ ነገር ወደዛ ስትጠራጠሩ እኔን አማክሩና ምስጢሩ ስለማቅ እኔ ጥሩና መጥፎነቱ በደንብ ስለማቅ እኔ ላማክራችሁ ያኾን አያሳፍረንም አላህ ጌታችን በአንድ ነገር አማክሩኝና ትክክለኛው ምክር ልስጣችሁ እያለ ወደ ሰው ሄድና ማክራለን ሱብሃንአላህ አልአዚም እኛ ጉዳይ እኮ ያስቀና አንዳንድ ጊዜ ኢዘን ይቆል وتطلب منه ان يختار لك ما هو خير خيرك الله جا تاغنيو الله معناتنو ويشرح لك صدرك كذا بهلا استخاره كدرك لبهن ودا عند نغير يكفتونا بذات هيدال معناتنو ثم بعد عمل هذه الاستخاره تنظر استخاره كدرك بهلا قلت ركع سجده ياو يميبجهو نغير استي ستني بله كطيك بهلا كذا هلا تملكت سونته ودا من يزنبلال ወደ ሶፊያ ነው ወደ ኻድራ ነው ወደ መስናዕ ነው ወደ ሆቴል ነው ወደ ሰፈር ነው አለ ሰፈር ነው ይሄን ነገር ልብ ራሱ የሚዘነብልበት የአላህ መልእክት ነው ይሄ ነገር ይላሉ فإن وجدت قلبك قد مال إلى الشيء الذي عملت له الاستخارة دخلت فيه ونفذته كاستخارة بهالا الله استخارة وكتقبله لبه ودا عند بوتا يزنبلوال ان يه انقدي بالذات هيدا له معناته لو وان وجدت الله قد بغضك فيها جن يمرطكو نجر دومو عند نجر الله كاجل اجلي شلال اجلي شلال بتشا سايون لا درج الا درج يميلو نجر الله لمثاله لاغبا ويسلوقي للسفر ويسلوقي ويم دومو لمثاله እናቴ ወደ ሐጅ ላምጣት ወይስ ልቆይ እንደዚህ መሰሰለ አለ አይደለም አላህ Subhanahu Wa Ta'ala ታማክረውና ያ ነገር የመረጥከው ነገር ላንተ የማይጠቅም ላንተ ጎጂ ሆኖ ከተገኘ አላህ ያስጠላሃል ያስጠላሃል ማለት ነገሩን ትጠለዋለህ አላህ እኮ ነው በልብህ ላይ ያኒ የማስጠላት ነገር ያስገባና ትጠለዋለህ ይሄ ምን ማለት ነው እስቲኻራው እንግዲህ ሰራ ማለት ነው ስለዚህ አላህ እንደምትጠላው ያደርጋል ጥሩ ከሆነ ለህይወትህ ለአዱንያም ለአኺራም ጥሩ ከሆነ ደሞ አላህ ያስወድድሃልና ልብህ ወደዛ ዘንበል ያደርገዋል ማለት ነው طيب وحول قلبك عنه فاتركه فانه لا خير فيه ان الله يعني ايه ነገር መጥፎ ነው ብሎ ከወሰነው እና እንደምትጠላው ያደርግልሃል ማለት ነው طيب وصلاه الاستخاره ان تصلي ركعتين እንግዲህ ስለ الاستخاره እንዴት ነው የምትሰግደው ሁለት ረካዓ ነው የምትሰግደው من غير الفريضه فرض ما ደለም ሱና ማ ደለም ከዛ ውጭ ነው ሰላተ الاستخاره ሱና ሰግጃለሁ ብለ ወይም ሰላተ التحيات المسجد ሰግጃለሁ ብለ ሰላተ الاستخاره ነው አትበል ለየት ያለ ለብቻው የራሱን ፋይል እንትን የያዘ ነው طيب في اي وقت تباح ሰላተ الاستخاره وقت የለው يعني ማንኛውም وقت በሌልም በቀንም ልትሰግደው ትችላለህ طيب تقرأ في كل ركعة الفاتحة وما شئت من القرآن بأنني ركعة الفاتحة كزاء ليلة سورة يفلكو بولتن يوم اندزي وبعد الصلاة سلام كالك بوهلا كسلاتك والتهوالا تقول الدعاء دعاء اندي تارقهنو متلو يعني الدعاء الذي كان النبي صلى الله عليه وسلم يعمله هو الصحيح نبيات شنيا درقوتي نبار دعاء كادرك ترونو طيب ممكن عنده يلنيا لأخي إني عربيني علىكم خلاص بامارنيا ترقموننا بامارنيا بلو الله مارنيا كوياك قال قن بامارنيا تلو دمو قنجنو نبياتشن يالو تقالات مدقمو ترونو سنانو إشي نبياتشن منالو صلاة الاستخارة كسجدو بوهالا سلام عليكم كالو بوهالا من ألو باستخارة شو منالو نبياتشن أهم بامارنيا لانبوننا ከዛ በኋላ ለምትፈልጉት በሲዲ ስለሚቀረጽ በአማርኛ እየተረጎምኩ ትሄዳለሁና እናንተ የአማርኛው ነገር ትወስዳላችሁ ከዛ በኋላ ደሞ ያኺ والله العظيم ለማንኛውም ነገር እኮ ነው አላህን ብታማክር ነገሩ ግልጽ ይሆንልሃል በትዳር ህይወት በንግድ ህይወት በትኑ በስራ ነገር በሙሉ በቃ አላህን አማክር ያኺ አማክሩኝ እያለ ነው አላህ Subhanahu Wa Ta'ala እሺ ነቢያችን ምን ይሉ ነበር يقول النبي صلى الله عليه وسلم اللهم اني استخيرك بعلمك بامرني يترغم يترغم كل يد اللهم يا رب بانت اوقات امكره له لمن اني على قما اني لمثاله نجد الكفت ويم دمو للسفر كهولتهم لني خير يهونو نجر على قم جيتاي سلازي بانت اوقات امكره له واستقدرك بقدرتك ባንተ ችሎታ ደሞ ይሄ ነገር እንድትችልልኝ እጠይቃለሁ አንተ ቻ ያደለህም እኔ ማችለው ነገር ባክን ጌታዬ አቃልልኝ ቀላል አድርግልኝ ማለት ነው واستقدرك بقدرتك واسالك من فضلك العظيم ካንተ ትልቁ ጸጋ እየለመንኩ ነኝ يعني እኔ صلاه الاستخاره ስሰግድኮ አንተን እየለመንኩ ነኝ እና አስተካክልልኝ አግራልኝ እና ቀላል አድርግልኝ ይያልኩ ነውና ያንተ ጸጋና ያንተ ስጦታ ስጠኝ ትላለህ فإنك تقدر أنت شاينه ولا اقدر اني قد كاماني انت متشلو نجر الشلم ان خيرنا شر يتن دال علىكم سلازي اواقي مستر واستمستر يمتاكو انت رهنا يمكركو هنا تلاله وتعلم ولا اعلم انت تاقاله دبك نجر تاقاله اني قد علىكم وانت علام الغيوب انت دمو በባህር ውስጥ ያለችው ጥቁሯ ጉንዳን በጭንቅላቷ የሚዞር ደም የምታቀስ ጌታ ነህ በል ትንኝዋ ትንኝ በዚህ ሞስኪቶ የምታመጣው ትንኝ አንዳንድ ጊዜ በእጅል ትይዛት የማትችረቅቅ ነገር የሆነችው ደሟ እንዴት እንደሚሄድ ጭንቅላቷ እንዴት እንደሚሄድ ሳምባዋና ሆድዋ ምግቡን እንዴት ያርጎ እንደሚፈጭ ሁሉ አንተ የምታቀ ጌታ ነህ تلاله اللهم ان كنت تعلم ان هذا الامر جيتاي تلاله اهون ياسبكوتنا ياقدكوت نجر انت يمتاوقو لني خير كونه يمتاوقو ان كنت تعلم ان هذا الامر بالهزم اتبل نجرون تقسو الله ياقوال كنت تقسوالو نبيات صلى الله عليه وسلم انديت تقسواله لمثاله من تلاله جيتاي አሁን ለማከረ የፈለኩት ታቋለ እና እገሌ ላግባ ወይስ እገሌ ላግባ ነው ምለው ከሁለቱም ረጥልኝ ጌታዬ አሁን ሐጅ ልሂድ ወይስ መጀመሪያ አባቴና እናቴ ወደ ሳዑዲ አረቢያ ላምጣቸው የቱ ነው እንትን የሚለው طيب እንግዲህ ሐጅ ከሆነ ሁለተኛ ሶስተኛ ሐጅ ማለት ነው እንጂ አንደኛው ሐጅ ያለማ አባቴና እናቴ አታመጣቸው ምክንያቱም ሐጁ ሩክን ስለሆነ በሁለት ነገር ስትጠራጠር ጌታዬ ትላለ ለምሳሌ ያኒ አሁን ይቺን ትንሽ ገንዘብ ያለችኝ ሱቅ ልክፈታት ወይስ ትቁይና እንደዚህ ላርግ ታማክሩዋለ እና ነገሩን ትገልጻለህ ማለት ነው ወይስሚ الشيء الذي عمل يعمله الاستخاره ያኒ استخاره متادرግበት ስራ በስሙ ጥቀሰው ስራው ይላል خير لي جيتاي هي نغر ياسبكوت نغر في ديني ومعاشي وعاقبه امري ان لا دنياي لني هيوت لا اخراي لهلم تقما الله بلك حسبكو وفقني انغدي يسرا لانتم طرو نو لا دنيا هم طرو نو لا اخره هم طرو نو بلك حسبكو باكه جيتاي وفقني تلاله طيب ويسره لي አቀለለው ደሞ እኔ በቀላሉ እንድሰራው ያኒ ወፍቀኝ በሩን ክፈትልኝ ይችላል ثم بارك لي فيه ከሰጠኸኝ ደሞ በረካ አርገው እንጂ እኔን የሚያስቸግርና በሽታ የሚያመጣልኝ እርግማን የሚያመጣልኝ አታርገው ከሰጠኸኝ በረካ ያኒ አድርግለት ይችላል طيب وان كنت تعلم ان هذا الامر شر لي وين ደሞ አንተ በውቀተ ይህ ነገር ካደረኩ ሸር ነው ለኔ ጎጂ ነው ብለህ የምታውቀው ከሆነ في ديني ومعاشي وعاقبه امري يعني انين هلاكه የሚያመጣና በችግር የሚጥለኝ በጣም ነገሩ በጣም የሚያበላሸው ነገር የሚበዛ ከሆነ ግን ትላለ فصرفه عني ከኔ አርቀው እኔ ስለማላቅ ነው ማማክርህና ጠቃሚ ከሆነ ወፍቀኝ ጎጂ ከሆነ ደሞ አርቅልኝ ትላለ ወስሪፍኒ አንሁ እኔም ከሱ አርቀኝ እኔ ከሱ አርቀኝ እሱ ደሞ ከኔ አርቀው ነገሩ ያን ነገሩ ማለት ነው ወቅድርሁ ሊ ወቅድር ሊ الخير حيث ما كان እና ይሄን ነገር ከኔ አርቀህ ለኔ የሚጠቅም ነገር አምጣልኝ ይሄ ነው እንግዲህ እስቲኻራው ስለዚህ እስትልድገሞ اللهم اني استخيرك بعلمك واستقدرك بقدرتك واسالك من فضلك العظيم فانك تقدر ولا اقدر وتعلم ولا اعلم وانت علام الغيوب اللهم ان كنت تعلم ان هذا الامر ويسمى الامر نفسه خير لي في ديني ومعاشي وعاقبه امري فاقدره لي ويسره لي ثم بارك لي فيه وان كنت تعلم ان هذا الامر شر لي في ديني ومعاشي وعاقبة أمري فاصرفه عني واصرفني عنه واقدر لي الخير حيث ما كان رواه البخاري يا حديث البخاري نونا يهن اينت ارغ بامارنيا بتچمرم بتقنسمنم يلوم الله يلبس لمياقو لك اندزي مناجر አለብኝ አትበል እጅ ተነሳና ጌታዬ ታቃለህ አሁን ለምን እንደመጣው ታቃለህ አንተን ለማማከር ነው አማክሩኝ ስላልክ ደሞ ኸይሩል ሙስተሻር አንተነህ በጣም ይማማና ጥሩ አማካሪ አንተነህና መጥቻለሁ ጌታዬ አሁን ሁለት ነገር በሁለት ነገር ነው የተጣበበኝ ነገሩ ይሄን ላርግ ትጥቀሰው ስራው ወይስ ለላርግ አንተ አዋቂ ነህ አንተ ቻይ ነህ አንተ ትልቅ ነህ ሁሉ ነገር የምታውቁ አንተ ነህ እኔ ግን አላቅም እዚ ላይ ምን አሉ ዑለማዎቹ ያንተን ድክመት ገልጸህ የአላህን ትልቅነትና ቁዋ ሁለቱም ያወዳደርክ ነው የምትናገረውና ከዛ በኋላ ይሄን ካማከርክ በኋላ ይላል ويلاحظ انه يطلب منك قبل الدخول نعم ይሄን ካደረክ በኋላ ተኛ አንድ ቀን ሁለት ቀን ሶስት ቀን አላህ ስትኻራው ከተቀበለው ወደ አንድ ነገር ዘንበል ያረግልሃል ልብህ ወደ አንድ ነገር ይከፍተዋል ወይም ልብህ ዝግት ታርጎ ያስጠላሃል ማለት ነው ይህ የአላህ መልእክት ነው طيب ويلاحظ انه يطلب منك قبل الدخول في الاستخارة ان يجرد نفسه من الاختيار بالنسبة للشيء الذي يهمله فلا تدخل في الاستخارة وهواك يميل يا اخي بتام بتام اسفلاقي نغر نو عندنا سوتش نغر وسنوا لكم لمثال اندالكواچو فتحيا لاغبا ويوسف صفيا الى لا ادلم دي بافو نو اندزي يميلون جي 90 بمتو كفتحيا متوال خلاص فتح عندما يقبع والسنوال يقبع شوال الله بنقراتشن الله يسير لهم الله أدلم أنه سويه بقى بهلمي متتايو بقى أني متتايو سيزفن سمواني متأكسو كاباتو كناتو سنقر عندما نقزيت ساستو صوفيا إلاتال لنترو كصوفيا دلم يموتو لناتو صوفيا إلاتال أرى يمان صوفيا ندمو إليجي تلوالج مكنياتون بقى بلبو وسنوا على السوق وسنه الله انا تماكر سبحان الله العظيم ايه عندما فيزنهم يكوتروا لمثال من تلال اشي بماركاتو نو سوق يمكفتو ويس بنفس سلك نو سوق يمكفتو انت اصلا وسنهال بماركاتو اندمتو اندتكفتو وسنهال لكن الله انت تماكر له لا الله انا متماكرو بهولت بالانسي هونو تدطاري سيغباح بيتشا نو يلال سمعلاچو مندنو ميلو ويلاحظ انه يطلب منك قبل الدخول في الاستخاره ان تجرد نفسك سونته ترغ ارغه صدا صدا كزي كمندنو صداو عند نغر وسنه استخاره تارغ من الاختيار بالنسبه للشيء الذي يهمك فلا تدخل في الاستخاره وهواك يميل بك الى شيء انت سميته ود عند نغر يزنبله ይህን ነገር ኢስቲኻራ ያስፈልገውም طيب لان عمل الاستخاره حينئذ لا يفيد الله ما مكروا منهم تقمي لهم انت كوسنك ስለዚህ አትወስن لانك يعني تعتبر كمن اتخذ قرارا في شيء ثم عرضه للمشوره ስለዚህ ان ነገር ወስነህ الله اماكرኝ አትበል الله ደሞ ይሄ ነገር ያቃል ወስነህ ስታበቃ ወደ الله ሄደ اماكرኝ ትሏለህ ሰው እንኳን አይቀበልህም ይሄ ነገር أن هي صلاة الاستخارة يبالال إذن زاري يتمرنوا من دنو صلاة الوتر صلاة الضحى صلاة الاستخارة بزوي كرال إن شاء الله صلاة وج ناكتلن بمكتلوك إن شاء الله إنكتلن إلا له أقول قولي هذا وأستغفر الله لي ولكم واللهم سبحانه وتعالى يزيد في علمنا باوكناو إن سراء يدرقنا الله سبحانه وتعالى إيالكو أهون انقديه ውሃውና ምስካፌው ኬኩ ቀዝቃዛ ውሃው ዩግራፍ እንጠጣ እንብላ ከዛ ቀጥለን ሸክ ጎግል ካለ ኮምፒውተር ያስተምራናል ከሌለ ደሞ ግማሽ ሰዓት ስለቀረ ግማሽ ሰዓቱ በጥያቀና መልስ እንቀጥላለን እላለሁ ማይክ ፍሪ والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين